አርፋችኋል? እንደምን አድራችኋል? እንደምን አርፍዳችኋል? ቡናው ሻይውን ጀባ ጀባ በሉንና እንግዲህ ያው ቁሙ የሚዘባ የለም። የዘመኑ ልጅ መቼም ቁጭ ብዬ እንጂ አልቀዳም እያለች ነው ከእናቷ ጋር የምትከራከረው አሉ። እኛ ደግሞ እንግዲህ ቁሙ ጀባ ጀባ የሚሉትን ነው የምንፈልገው ብለናል። አዛ ዘንዲያ ከራያም ሆነ ከቆቦ ያምጣልን እያልን ነው እንግዲህ። አይዋ ማሻአላህ፣ እኔ በበርሜል ምን ያደርግልኛል? ሪሃና፣ ሂዳያ፣ አቡኬ፣ ራያ፣ እኔ የምፈልገው በትንሽ ብርጭቆ እሙ ኸዲጃ ማሻአላህ ቸርናት በጣም አይገርምም? ባረከላሁ ፊኪ። እሺ ደህና ናችሁ? በተረፈ እንግዲህ ዛሬ አላህ ካለ ከሚቀጥለው የሀኑታ ይብሳል። ደግሞ ይገርማል። ማሻአላህ እናንተ ጋር ስኳር ርካሽ ነው ይመስለኛል፣ ቡናም ርካሽ ነው መሰለኝ። ለማንኛውም ሁሉንም ነገር እንግዲህ አላህ ኸይሩ ሁሉ ያርክስልን። በሚቀጥለው ኢንሻአላህ ሰኞና ማክሰኞ አንድ ወንድማችን የአፍሪካ ቲቪ ታዋቂ ኡስታዝ አለ፣ እሱ ይይዝላችኋል በእህታችን ሀኑታ ጀዛኪላሁ ኸይረን ፓክቶክ ተሰርቶለት ተልኳል። አላህ ይጨምርልሽ በረካ ሁኚ። ሌሎቹም እንደዛው አንዳንድ ጊዜ ይድማችሁ ነው የሚባለው ነው፣ አማርኛው ግልጽ አይደለም አይደል? ይድማችሁ እና አንዳንድ ጊዜ እያሰራችሁ ላኩ። አስተማሪዎች ሞልተዋል። በተለይ እዚህ ሱዳን ውስጥ ችግሩ የፓልቶክ እዛ ተሰርቶ ካልመጣ በስተቀር ስለማይሰራ እንጂ አስተማሪዎች አልሐምዱሊላህ ረብል ዓለሚን ሞልተውናል። እና እነዛን ለማሳተፍ ፍላጎቱ ካለን ቢያንስ በሳምንት ሁለት ቀን ሁለት ሰው አንድ ሰው ከሚይዝ ሶስት ቀን አንድ ሰው ከሚይዝ አንዳንድ አከፋፍለን እያንዳንዱን ራሱን የቻለ የኢስላም እንትኖች ትምህርቶች ሰፊ ናቸው። ፊቅሁ፣ አቂዳው፣ ተውሂዱ፣ ቋንቋ ራሱ ለስለስ ባለ መንገድ ቢቀርብ፣ ከሴቶች ጋር የተያያዘ በትዳር ዙሪያ የቤታችን ብዙ ናቸው። ብቻ እስላም ሙሉ ነው። እነዚህን መዳሰስ የሚችሉ ወንድሞቻችን አሉ። እነሱን እናሳትፋቸዋለን ወደፊት። እነሆ ዛሬ እንግዲህ እኔ ከባለፈው ትምህርት ጋር የተያያዘ ነው። ባለፈው ካስታወሳችሁ የወላጆች ሀቆች ምንድናቸው የሚለው መጨረሻ ላይ ደርሰናል። ዛሬ በአላህ ፍቃድ ልጆች የወላጆቻቸውን ሀቅ የማያከብሩበት ምክንያት ምንድን ነው የሚለውን እንጨርስና የልጆች መብቶችስ ምንድን ናቸው በወላጆች ላይ የሚለውን እንጀምራለን። በአላህ ፍቃድ አላህ እኔን ሀቅ ተናጋሪ፣ እናንተን መልካም አድማጮችና ወደ ተግባር የምንቀይር አላህ ያድርገን። አስባቡል ዑቁቅ ልጆች የወላጆቻቸውን መብቶች እንዳያከብሩ የሚያደርጉ መንስኤዎችን እናያለን። መንስኤዎቹ ምንድን ናቸው? ላ ዩቅዲሙ ዓላ ዑቁቂ ዋሊደይህ ወየተጀረኡ ፊልኢስላሚ ኢለይህማ ኢላ ሸቂዩን ጃሂል። በመጀመሪያ ደረጃ ሊታወቅ የሚገባው የወላጆችን መብት የማያከብር ሰው በመሰረቱ እድለቢስ ሰው፣ አላህ ይጠብቀንና ኢስላም የወላጆችን ሀቅ ከአላህ ተውሂድ ቀጥሎ መናገሩን እያወቀ ወላጆቹን ሀቃቸውን የማያከብር ልጅ እድለቢስ ነው። ሀቃቸውን እንዳያከብር ሊያደርገው የቻለው ደግሞ መሀይምነቱ ነው። ስለዚህ እድለቢስም መሀይምም የሆነ ሰው እንጂ ሰላም የሆነ ሰው የሚያውቅ የሆነ ሰው የወላጆችን ሀቅ ለማጓደል እንኳን ታጥቆ ሊነሳ አይደለም አያስበውም። ምክንያቶቹ ምንድን ናቸው? አንደኛ አልጀህሉ ቢቀድሪ ልዋሊደይን የወላጆችን ደረጃ አለማወቅ፣ እናት ምን ያህል ለሱ እንደለፋችና እንደተጨነቀች እንደተቸገረች፣ አባትም እንደዚያው በእስላም ውስጥ ወላጆች ምን ያህል ቦታ እንዳላቸው አለማወቅ፣ እንደገና ደግሞ የወላጆችን ሐቅ ባለማክበር የሚመጣበትን መዘዝና ቅጣት አለማወቁ እንዳያከብር የመጀመሪያው መንስኤ ነው። ስለዚህ ልጅ ከህፃንነቱ ጀምሮ ስለወላጆች ታላቅነት፣ ስለወላጆች ለሱ ያበረከቱለት በርካታ ውለታዎች እንዳሉ እቤት ውስጥ በወላጆችም ሆነ በተለያዩ ሚዲያዎች ሊነገሩትና ያስተምሩት ግድ ይላል። ይሄን ሁሉ ሰምቶ ግን ሳያከብር ከቀረ ችግር አለበት ማለት ነው። እና የመጀመሪያው መንስኤ የወላጆችን ደረጃና ቦታ አለማወቁ እንዳያከብር ያደርገዋል። ولذا قال ابن عباس رضي الله عنهما كل من عصى الله فهو جاهل ولذلك قيل من جهل شيئا عداه عبد الله ابن عباس رضي الله عنه من يلالو اللهن بتنشم يوم بتلك وانجل يامسا جاهل نوالو عالمكم بهون سبحان الله عند وانجل يميسراسو ياتشن يسراتن وانجل اسملكتو جاهل نو عالم انكم به لذيه نو بابابال من جهل شيئا عداه يعند النجر من النت يما يوقسو طلعت ادرغو ييزوال لذيه نو رسولنا عليه الصلاه والسلام عندما صار بنوسد اهم بتلايو بوتاوچ لا يساچون سن لما غدف ساچون بمطفو مثل قرصو لعالم لمنصبارك دفا قنا يميلو ሰዎች የሳቸውን ማንነት ባለማወቃቸው ነው እንጂ ቢያውቋቸው ብለን ባድርገው ቢያውቋቸው ኑሮ ጠላት አድርገው ባለያዟቸው ነበር። ባለፈው የሰለመውን ሰምታችኋል። እነት ይሁን እንግዲህ እኔ በቂ እንትን አልደረሰኝም፣ ግን ያየኋቸው አንዳንድ ኢንፎርሜሽኖች አሉ። ያ ሰው ጥሩ እንግዲህ ሰልሟል ማለት ነው በትክክል። የህዲላሁ አዘ ወጀል ለመየሻ የፈነገውን አላህ ወደ ትክክለኛው መንገድ ይመራል። ሁሉንም ወደ ትክክለኛው መንገድ አላህ እንዲመራቸው አላህን እንማጸናለን። ስለዚህ አንድ ነገር አለማወቁ ጠላት አድርጎ ይይዘዋል። وهذا من الجهل المنتشر بين المسلمين اذ لا يعرفون سبحان الله اذ لا يعرفون جزاء بر الوالدين حيث قال فيه المصطفى صلى الله عليه وسلم الوالد اوسط ابواب الجنه አብዛኛዎቹ ሙስሊሞች የወላጆቻቸውን ሐቅ የማያከብሩበት ባለማወቃቸው። ያላህ መልእክተኛ ምን ብለዋል? ወላጅ የጀነት መካከለኛው በር ነው ብለዋል። አልዋሊዱ አውሰጡ አብዋቢል ጀነቲ፣ ወላጅ የጀነት መካከለኛው በር ነው። የፈለገ ክፍት አድርጎ ይተወው የፈለገ ያንን በር ይዝጋው። እንዴት ነው ክፍት አድርጎ የሚተው? የወላጅን ሐቅ ሲያከብር ነው። አልጀነቱ تحت اقدام الامهات ለልበላ ቦታ ደግሞ ጀነት እናቶች እግሮች ስር ነው ያለችው። አላሁ አክበር። ጀነትን የፈለገ እናት እግር ስር ይፈልግ። የቅድሙ ደግሞ አባት ወላጅ የጀነት መካከለኛው በር ነው። ሁለቱንም ከፍ አድርጎ ነው የሚያስቀምጠው እስላም። ስለዚህ ወላጆቻችንን በእስላም ያላቸውን ደረጃ አለማወቃችን እንዳናከብር ያደርጋል። ሁለተኛው ምክንያት ወላጆቻችንን እንዳናከብር ሐቃቸውን ከሚያደርግ ሁለተኛው ምክንያት تفضيل بعض الابناء وايثارهم على بعض ወላጆች ራሳቸው መንስኤ ይሆናሉ። ምሳሌ በረካ 6 ልጆች አሏት እንበል። አለች ግን ለመሆኑ በረካ? እሺ ሃኑታ 6 ልጆች አሏት እንበል። አህለን 6 ልጆች ከ6ቱ የበረካ ባልና በረካ እኩል አለማየታቸው ልጆቻቸው እኩል አለማየት ለአንዱ ፈገግ ይላሉ ለአንዱ ፊታቸውን ያቆሳትራሉ። ለአንዱ ለት ያለ ጊፍት ይሰጣታል ለታችኛው ደግሞ አይሰጣታል ለአንዱ ሻሂ አንድ ብር አንድ አንድ ብር ከተጠጡ በኋላ ጧጧት ለአንዱ ለይቶ መጨመር ለሌላው አጨምርልህም ማለት እንዶች ህሌና ውስጥ የተቀረጸ ነገር በህፃንነት የተቀረጸ ነገር ካደጉ በኋላ እንቅረፈው ማለት አይቻለም ፕሊስ ልብ በሉ ልጆቻችሁ በህፃንነታቸው የያዙት ብሬን ወይም አእምሮ ነጭ ነው ንጹህ ነው እዚህ ቦታ ላይ እናትን ወይም አባትን በመጥፎ እይታ እንዲያዩ የሚያደርግ ነገር እንዳንሰራ ሌላው ቀርቶ ሁለት ልጆች ቢኖሯት ሃኑታ ምሳሌ ሶስት ልጆች ቢኖሯት ሃኑታ ሶስቱንም ስስሚ የፊትሽ ፈገግታ አንድ አይነት መሆን አለበት ኡሙ አብዲን ሶስቱንም እቅፍ ስታረጋቸው አስተቃቀፍሽ ራሱ እኩል መሆን አለበት እኩል መሆን አለበት ለምን ከተባለ ልጆች እርስ በርሳቸው ይቀናናሉ ለአንዱ ፈገግ ብላ ከሳመችው ሌላኛው ደግሞ ፈገግ ሳትል ከሳመችው ያኛው ይከታተላታል ሀ እሱን ስስመው ፈገግ ብላ ነበር እኔን ግን ስስመኝ ለምንድን ነው ፈገግ ያላለችው ይላል መናገር እንኳን ባይፈልግ ልብ በሉ እንደዚህ አይነት ልዩነቶችን መፍጠር ልጆች ለወላጆች በእኩል እንዳያከብሯቸው መንስኤ ይሆናል ለዚህ ነው ረሱል አለይሂ ሰላቱ ወሰላም نهى الشارع الحكيم عن ذلك نهيا شديدا وحذر من مغبته وعندما جاء بشير بن سعد الى النبي صلى الله عليه وسلم ليهب لابنه النعمان قال له اكل بنيك منحت هكذا قال لا قال لا تشهدني على جور اشهد على هذا غيري الا تحب ان يكون لك في البر سواء عند صحابي بشير بن سعد يبالو صحابي ወደ አላህ መልእክተኛ ዘንድ መጣ የመጣበት ምክንያት ከልጆቹ መካከል አንዱ ለይቶ ለየት ያለ ስጦታ ሊሰጥና አህለን ወሳህለን አህለን ነጠቃ እንዳይጀመር እንጂ አላህ አደብ ይስተሃቦ ባርኔጣውን እንዳልቀበልዋ ነገርኩ ተቀበልኩ በረጭ ነው ምሸኝሽ ወይም ምነጭ ምሸኝሽ እሺ ለማንኛውም በሺር ኢብኑ ሳዕድ አንዳንድ ጊዜ በስተት ይሆናል ብላችሁኛል ለማንኛውም ምንም ችግር የለውም በሺር ኢብኑ ሳዕድ የሚባለው ሰሃቢ ወደ አላህ መልእክተኛ መጣና እኔ ለአንደኛው ልጄ ለየት ያለ ጊፍት ልሰጠው ላበረክትለት ፈልጋለሁና እርሶ እማኝ ይሁኑኝ አላቸው ጥያቄ ያቀረቡለት አኩል በኒከ መንህተ ሀከዳ አሁን ለኔ እየነገርከኝ ያለውን ስጦታ ለሁሉም ልጆች ሰጣቸው አለን አሉት قال لا አልሰጠሁም ማለት መልሳቸው ምን ነበረ ስብሃንአላህ قال لا تشهدني على جو بقف بونجل لاي اتاسمس كرين يه ونجل نو عند اللج كليل عالج ليهتو لسو بچا ليهت يالا ستو تامستت اسلام اي كبلون اشهد على هذا غيري بزينا قر لاي كاني ليلا يالن سو اسمس كرينجي اني ما اي مو كرين يما نقر قنالوت انا تحب ان يكون لك في البر سواء عندو طياقه لطيق استي كلهم لجوج لانت طرونتاچو كلهم لانت ملكام لجوج اندي هونو اتو دمن اندي يالوت اوداله انجي علاچو تادا هينن كوددك لهلهم اكو سسطك كل نو مسطت يالك قالت اسلام هينن ما يستمر لو عند ليتو مسطت سيتن ودو حالا باسكرت لسيت ليتو مسطت ወንድን ወደ ኋላ ማስቀረት አንዳንድ ጊዜ በጣም የሚያሳዝነው እናትና አባት ወንድና ሴት ልጅ ካላቸው እናት ሴት ልጅን አስበልጣ ተወዳለች አባት ወንድ ልጅ አስበልጦ ይወዳል እባካችሁ ከእንደዚህ አይነት ኢስላማዊ ባህሪ ራሳችንን እንጠብቅ ለምንድን ነው እንደዚህ የሚሆነው? ሁለቱንም እኩል እናት መውደድ አለባት። ሁለቱንም እኩል አባት መውደድ አለበት። ሁለቱንም አመጣሽ የወለድሽው አንቺ እኮ ነሽ። የሁለቱም ልጆች መንስኤ የሆንከው እኮ አንተ ነህ። ስለዚህ ጾታን መሰረት አድርጎ መለየት አግባብ አይደለም። ሶስተኛው ልጆች ለወላጆቻቸው ቅን እንዳይሆኑ መንስኤ የሚሆነው التقصير في الانفاق على الابناء في الصغر واهمالهم በህፃንነታቸው ለነሱ የሚገባ ነገር እንደማድረግ ፋንታ ሳያደርግ ከቀረ አባት አባት ለስትሮት አርጎም ቢሆን ኩሊ ሆኖም ቢሆን ወያላ ሆኖም ቢሆን ሐላል ናቸው እነዚህ ሁሉ ስራዎች። ዘበኛ ሆኖም ቢሆን ልጆቹን ማሳደግ መቻል አለበት። ዛሬ ግን ተቃራኒ ሆኖ ነው ያገኘን ያለ ነው። በጣም የሚያሳዝነው ሚስቱን ወደ አረብ ሀገር፣ ወደ ኢሮፕ፣ ወደ አሜሪካ ይልካል። እሱ ቤት ቁጭ ብሎ የትኛው እስላም ነው ይሄንን ያስተማረው? ሴት ልጅ ወልዳ ልጆችን እሱ አሳድጋለሁ ብሎ እሷን ወደ አረብ ሀገር ልኮ ብር ይጠብቃል። ወንድን አንተ ሴት እንዴት ጥያቄ ሊቀርብለት ይገባል? ሚስትን አንተ ባል እንዴት ጥያቄ መጠየቅ አለበት? ያገባሃት አንተ አረብ ሀገር ሂዳ፣ ኢሮፕ ሂዳ፣ አሜሪካ ሂዳ ያስሪዎቿ ስድብ ወርዶባት ተገልምጣ ዳቧን ጠብጥባ ስንት ፎቅ አጽድታ ቦር የምታገኘውን ብር ልካ አንተን ልትቀልብህ ነው ያገባሃት ወይስ እሷ ነው ያገባችህ? እንደዚህ አይነት ወንዶች የእስላምን ምንነት የማያውቁ አረ የሚያገቡትን ሊልኩ ሲፈልጉ በቃ አረብ ሀገር ሂዳ ብር የምታመጣው ሴት ናት ከተባለ ሳይፈልግ ለዛ ብሎ ያገባታል። አረብ ሀገር ያሉ እህቶቻችን ይሄንን ታሪክ ይናገሩት። እንግዲህ እኔ ስለ ኢሮፕ፣ ስለ አሜሪካ፣ ስለ ኤዥያ የማውቀው ነገር የለም። አረብ ሀገር ግን ያሉት እሷ ተሰቃይታ የምታመጣውን እሱ ቁጭ ብሎ እቤት ውስጥ ይበላል። እሱንም አረብ ሀገር መጥቶ እኮ ነው አብሮ መጥቶ ትንሽ አይቀፎ ትንሽ አይዘገኔ ነው የወንድ ስሜት አይሰማው። እንዲህ አይነት አባት እንዲህ አይነት አባት በህፃንነታቸው ተገቢ የሆነ እንክብካቤ አለማድረጉ ለልጆቹ ለአባታቸው ያለ ክብር ይወርዳል። አላሳደገን ማን ነው የምናከብረው? አላበለን አላስተማረኝ ማን ነው የማከብረው? በነገራችን ላይ ወላጆቻችንን ስናከብር ከውለታ ጋር የተያያዘ አይደለም። ሆኖም ግን ልጆች ይሄ ችግር ህሊናቸው ውስጥ ይቀረጻል። እኛ እናትና አባትን ስናከብር ተንከባክበው ስላሳደጉን አይደለም አክብሩ ያለው አላህ እስላም ያዘዘን። ላ በእናትነቷ በአባትነቱ ለናከብር ግዴታ ነው። ግን አንዳንድ ሰዎች አንዳንድ ልጆች ቀጥታ ከዛ ጋር ያያይዙታል። አላሳደገ አላበላ የምን አባት ነው እሱ? አባት ወልዶ በመጣል ነው እንዴ? የት አልጠየቀኝ የሚለው ለነዚህ ሰዎች ለነዚህ ልጆች ወላጆችን ከመንከራችን ጋር ለነሱ እናንተን እንዳያከብሩ መንስኤ አትሁኑ ተብሎ ከመመከር ጋር የነብዩላህ እስማኤልንና የነብዩላህ ኢብራሂምን አለይሂ መሰላሙ ታሪክ ሊያነቡ ይገባል። ልጅ እስማኤል አባት ኢብራሂም በህፃንነታቸው ነው ወስደው የጣሏቸው። ታሪኩ ሰፊ ነው እንደምታውቁት። በኋላ ግን ላርደህ ታዝዣለሁኝ ብለው ሲሉ አላሳደከኝም ማላሉ አላሳደከኝም ማላሉ ኢፋል ማ ተኡመሩ ستجدني ان شاء الله من الصابر يتعزز كون አባቴ ስራ ረደኝ በአላህ ፍቃድ ከታጋሾች ሁኔታ ታገኛኛለህ ትዛዝህን እንድትፈጽም ስለዚህ መንሲኤ ከሚሆኑት ነገሮች ውስጥ በልጆችን በህፃንነት ልንንከባከባቸው የሚገባውን ወይም ልናደርግላቸው የሚገባውን እንክብካቤ አለማድረግ የወላጆችን ሀቅ እንዳያከብሩ እንደ መንሲኤ ከሚወሰዱት ሶስተኛው አራተኛ التقصير في حق الام والميل لاحدى الزوجات على حساب غيرها الله بلولت ሚስቱን አስፈቅዶ የመጀመሪያ ሚስቱን እኔ ማስፈቅድ ክራይቴሪያ እንደ ክራይቴሪያ ይወሰዳል ማለት አይደለም ግን ቢስማሙ ጥሩ ነው አስፈቅዶ አቅሙ ካለው በፍትህ አስተዳድራለሁ ካለ ሁለተኛ ሚስት አግብቶ ከሆነ ከሁለቱም ልጆች ወልዶ ከሆነ ልጆች የእያንዳንዷ ልጆች ከእናታቸው ጋር አባታቸው ያለውን ግብረ ገብነት በትኩረት ይመለከታሉ ወለዛችኛው አዘንበል የሚል ሆኖ ካገኙት እናታችንን የሚገባትን ሐቅ አላደረገም አልሰጣትምና እኛም ማና ከብረውም የሚሉ ልጆች አሉ። በመሰረቱ ይሄን ትክክል አይደለም ማለታቸው ተገቢ አይደለም። ሆኖም ግን አባት ወደ አንደኛው ሚስት በማዘንበሉ የተተወችው ችላ የተባለችው ሚስት ልጆች አባታቸውን እንዲጠሉ እንዲልቁ ሐቁን እንዳይጠብቁ መንስኤ ይሆናል። ስለዚህ አባት ለሁለቱም ባል ለሁለቱም ሚስቶች ያለው እይታ አስተዳደር ፍትሃዊና እኩል መሆን አለበት። በመጀመሪያ ደረጃ ነገ የውመል ቂያማ አንድ ጎኑ ተዘንብሎ ይመጣል ነው ያሉት ረሱል አለይሂ ሰላቱ ወሰለም። ወደ አንዷ ካዘነበለ ወአለይኩም ሰላም ወራህመቱላህ ወደ አንዷ ካዘነበለ ጃአ የውመል ቂያመቲ ወሽቅሁ ማኢልና አንደኛው ጎን የሰውነት ክፍል ተዘንብሎ ይመጣል በዛ ይታወቃል። ሁለት ሚስት ኑሮት አንደኛዋን ከሌላኛዋ ያስበለጠ በአንድ ነገር ብቻ ነው ወንጀለኛ የማይሆነው ምንድነው ያ በልብ ጉዳይ የልብ ጉዳይ ላይ በማስበለጡ አላህ አይጠይቀው ለምን ፍቅር የሚባለው ነገር ለእያንዳንዱ الله سبحانه وتعالى የተለየ ስጦታ ሰጥቷል። ሶስቱን ሚስቶችን አራቱን ሚስቶችን እኩል አፍቅር አይለው እስላም ግን እኩል እድር እኩል የሚገዛውን ግዛ ይለዋል። ሀልጋ ላይ ራሱ እኩል የሚፈጸመውን ነገር መፈጸም አለበት ማይለው በጣም ጥሩ። ስለዚህ ግዴታ የሚሆንበት በሐድ በሚታዩ ነገሮች በማደር በሰዓት እዚችኛው ፀሐይ ከመግባቱ በፊት ከመጣ እዛችኛው ጋር ሲሄድ ፀሐይ ከመግባቱ በፊት መምጣት አለበት። አንድ ከዚችኛው ቤት የወጣው 3 ሰዓት ከሆነ ከዛችኛው ቤት መውጣት ያለበት 3 ሰዓት ላይ ነው ሌላ አንገብጋቢ ነገር ካልመጣ በስተቀር። እነዚህ ሊፈጸሙ የሚችሉ ነገሮች ናቸው። ግን ሁለተኛ ከማግባታችሁ በፊት ሁለተኛ አግብቶ ኢፍትሃዊ በመሆን የሚመጣውን አደጋ አንብቡ እንላለን ለወንዶች። እጅ ወደ ላይ ወንዶች ነው የሉም ዛሬ? እጅ ወደ ላይ ወንዶች የሉም። አንድ ሁለት ሶስት አትፍሩ አይዟችሁ አራት አምስት እኔ ስድስት እኔ ሰባት ስምንት ዘጠኝ 10 11 ما شاء الله الله اكبر ሴቶቹ ያስፈራሯችሁ ነው እንዴ አትፍሩ አንዳንድ ያላችሁ አላህ ይጨምርላችሁ ፍትሃዊ ሆናችሁ ግን ሴቶቹ ጆሮአችሁን ያዙ ሴቶቹ ጆሮአችሁን ያዙ ወንዶቹ አሚን በሉ አንዳንድ ያላችሁ ሷሊህ የሆኑ ሴቶችን አላህ ይወፍቃችሁ ሁለትም ሶስትም አራትም ግን ፍትሃዊ ሁኑ እሺ ሴቶቹ ደግሞ አላህ ገር ያድርጋችሁ አላህ ገር ያድርጋችሁ አሁን ደግሞ ሁለታቸውም አሚን ማለት አለባችሁ እጃችሁን አውርዱ አላህ ያክብራችሁ መልካም ሆኖም ፍትሃዊነት በጣም አስፈላጊ ነው ልንጠነቀቅ ይገባል ማለት ነው አብሽሩ አይኔ ለሁለቱም ነው ቁዱአ ያደረኩት አታስፈራሪኛ ሐኑታ ወይት አታስፈራሪኝ እየዛተችብኝ እኮ ነው እናንተ መላበሏት እንግዲህ ባርኔጣ ያላችሁ መሸኘት ይፈቀዳል አንዳንዴ ነው እንለፋት መሰለኝ ዛሬ ሁለተኛ ልታስፈራራኝ ከመከረች ያው ባርኔጣ ያላችሁ እንግዲህ እንድትተባበሩ እሺ ስለዚህ አባት ወደ አንደኛዋ ሚስት መዘንበሉ ልጆች የዛችኛዋ ልጆች አባትን እንዳያከብሩ መንስኤ ስለሚሆን መጠንቀቅ ያስፈልጋል። ጥሩ አምስተኛው ልጆች ለወላጆቻቸው ወአለይኩም ሰላም ረህመቱላህ እኔ ሪከርድ እየተደረገ ከሆነ መልስ ላልመልስ ይችላል አውፍ በሉኝ። ጥሩ አተክሲሩ አፍዋን አምስተኛው ሩፈቃኡ ሱ አምስተኛው ሩፈቃኡ ሱኢ ልጆች ለወላጆቻቸው ጥሩ ልጆች እንዳይሆኑ ሐቃቸውን እንዳይጠብቁ ከሚያደርጉት መንስኤ አምስተኛው መጥፎ ጓደኛዎች እናት የልጅሽ ጓደኞች እነማን እንደሆኑ ልብ በይ አባት የልጅህ ጓደኞች እነማን እንደሆኑ ልብ በይ እነማን ጋር እንደሚሆን በጥናትም አብረን ልናጠና ነው አብረን ልንጫወት ነው አብሮኝ ትምህርት ቤት የሚሄድ ነው አብራኝ ትምህርት ቤት የምትሄድ ናት አብራኝ የምታጠና ናት ተብላ እቤት የሚመጡት ጓደኞች እነማን እንደሆኑ ነገሩ ከቁጥጥራችን እጅ ከመውጣቱ በፊት ልብ ልንል ይገባል። ልብ ያለው ልብ ይበል እንዳለው ወንድማችን። ስለዚህ መጥፎ ጓደኞች የወላጆችን ሐቅ እንዳያከብሩ ልጆችን መንስኤ ይሆናል። ምክንያቱም ያ መጥፎ ጓደኛ አብሮት ይሄኛው ጥሩ ልጅ እንኳን ቢሆን እቤት ሲሄድ እናቱን ሲያገላምጥ ካየ ሲገላምጥ ካየ ሲያመናጭ ካየ በር ወርውሮባት ሲወጣ ካየ ታዲያ እሱን ጓደኛዬ ማን እንደዚህ ካደረገ ይሄ የጆሊነት ምልክት ይመስለውና መገለጫ ይመስለውና የፋራ መገለጫ መሆኑን ይዘነጋና እሱም ነገ በእናቱ ላይ በር ወርውሮባታል ይጣታል ወዶ አይደለም ከዚች ጓደኛዋን ያገኘችው ከዚህኛው ጓደኛው ነው ያገኘ። ስለዚህ የልጆቻችን ጓደኞች ፍሬንዶቻቸው እነማን እንደሆኑ ልብ ልንል ይገባል። ይሄ ነው አምስተኛው መንስኤ። ስለዚህ በርካታ መንስኤዎች ሊኖሩ ይችላሉ። እናንተ ራስዎ ሐሳብ ስጡበት ቢባል በርካታ መንስኤዎችን ልትጠቅሱ ትችላላችሁ። እኔ ግን እዚሁ ላይ ዋና ዋናዎቹን ጠቅሼ እጨርሳለሁ። የወላጆች ሐቆች በዚሁ ይጠናቀቃሉ። የወላጆችን ሐቅ የሚያከብሩ ልጆች የሚያገኙትን ትሩፋት አጅር ምንዳ የማያከብሩት ደግሞ የሚያጋጥማቸው ወይም የሚያጋጥማቸው ቅጣቶች አጸፋዎች ምን እንደሆኑ የወላጆች ሐቅ በእስላም ምን ያህል ትኩረት እንደተሰጠው እንደገና ደግሞ ሐቆቻቸውን እንድናከብር የሚያግዙ ምክንያቶች ወይም አጋዥ ነገሮች ሐቆቻቸውን እንዳናከብርን እንቅፋት የሚሆኑ አደናቃፊ መንስኤዎችን አብረን ስናይ ሰንብተናል። አላህ ሰምተው መልካም ከሚሰሩት ያድርገን። የወላጆችን ሐቅ እዚህ ላይ እናጠራቅቅና ወደ ልጆቻችን ሐቅ እንረማመዳለን። የልጆችስ ሐቅ በወላጆች ላይ ኢስላም ምን ያህል ሐቅ እንዳላቸው አስቀምጧልና አብረን እንከታተል። ውዲቷ እናት፣ ውዱ አባት፣ ልጆች ጸጋዎች ናቸው። ከአላህ የመጡ ውብ ስጦታዎች ናቸው። ፈተናዎችም ናቸው። ጥሩ ልጆችን ካገኘን ጀነት እንገባባቸዋለን። መጥፎ ልጆችን ካሳደግን ደግሞ ወንጀል ሰብስበን በልጆቻችን አማካኝነት ሐቃቸውን ባለማሟላት ወደ ጀሃነም እንድንሄድ ልጆቻችን መንስኤ ሊሆኑ ይችላል። 9 ወር አርግዘሽ የወለድሽው ልጅሽ፣ 2 ዓመት ያጠባሽው ልጅሽ፣ አብረሽ ያለቀሽው ልጅሽ፣ አብረሽ የተራብሽው ልጅሽ፣ በዚህ ልጅሽ፣ በዚችኛዋ ብርቅዬ ልጅሽ ወደ ጀሃነም እንድትሄጂ ምክንያት እንዳትሆኚ እንዳትሆን የልጆቻችንን ሐቆች አውቀን በትክክል ሐቃቸው ካከበር ወደ ጀነት የምንሄድባቸው መንስኤዎች ሊሆኑ ይችላል። ኢስላም እንዲህ ይላል ስለ ልጆች፣ አልአብናኡ ፊል ኢስላሚ ሁም ዘህረቱ ልሐያቲ ዱንያ ወዚነቱሃ። ልጆች የዚች የቅርቢቱ ምድረ ህይወት የዱንያ አበቦችና ጌጦች ናቸው። ወሁም ባህጀቱ ንፉሲ ወቁረቱ ልአዕዩን፣ የነፍሶች መደሰቻዎችና የአይኖች ማረፊያዎች ናቸው። ልጆች ወቀድ ኢዕተና ልኢስላሙ ቢልአብናኢ ዒናየተን ኻሰተን፣ ለየት ያለ ትኩረት ሰጥቷቸዋል ለልጆች። فقررت الشريعه الاسلاميه ان لهم على الاباء حقوقا وواجبات. اسلام لجوج በወላጆቻቸው ላይ ግዴታዎችና መብቶች እንዳሏቸው አረጋግጧል። فالابن يتشكل في نفسه اول صور الحياه متاثرا ببيئه والديه. لج ها بلو የወላጆቹ ያሉበት ኢንቫይሮንመንት ተጽዕኖ ያሳድርበታል። ጥሩም ከሆነ ጥሩ፣ መጥፎም ከሆነ መጥፎ ልጅ ሊሆን ይችላል። ባህላቸው፣ አኗኗራቸው፣ አበላላቸው፣ አጠጣጣቸው፣ አነጋገራቸው፣ አመለካከታቸው፣ አሰጣጣቸው፣ አቀባበላቸው ሁለንተናቸው የመጀመሪያውን ትምህርት የሚወስዱት ከወላጆቻቸው። የወላጆችን ማንነት ሁሉንም ማለት ባንችል አብዛኛው ልጆች ወላጆቻቸው እነማን እንደሆኑ በተግባሮቻቸው፣ በባህሪያቶቻቸው፣ ባናኖራቸው፣ ባኗኗራቸው ልናውቅ እንችላለን። የበረካን እናትና አባት በበረካ ማወቅ ይቻላል። አብዛኛውን ጊዜ ማለት ነው፣ ሙሉ በሙሉ አይደለም። ስለዚህ እናትና አባት ያሉበት የህይወት ዘይቤ፣ ያኗኗር ዘይቤ፣ ባህል ሁለንተናዊ ልጆች ላይ ይንጸባረቃል። ስለዚህ ማስረጃ ካላችሁኝ እስቲ እንመልከት። ሊማ ሰበተ አን ነቢይ ሰለላሁ ዐለይሂ ወሰለም አነሁ ቃለ ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥረቲ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒ። ሱብሓነላህ። እያንዳንዱ ልጅ ሲወለድ በኢስላም ላይ ነው የሚወለደው ሙስሊም ሆኖ ነው የሚወለደው እያንዳንዱ ልጅ እስላም ውስጥ ጠመቃ ሰምታችኋል እንዴ ይጠመቅ የሚባል የለም እነሱ ዘንድ ግን አለ ለምን እነሱ ዘንድ የተወለደው ህፃን ልጅ ሳይጠመቅ ከሞተ ሙስሊም ነው ይላሉ ግን ሙስሊም ነው አይሉም እርኩስ ነው ነው የሚሉት እያንዳንዱ የክርስትና ሃይማኖት መሪ የሆኑት ህፃን ልጅ ሲወለድ ሙስሊም ሆኖ እንደሚወለድ ያውቃሉ ለዛ ነው መጠመቅ አለበት ይላሉ ውሃ ግን የሰው ልጅ አይቀይረውም ይላል እስላም ግን እዚህ ጋር ምን ይላል ሐዲሱ እያንዳንዱ ልጅ ሲወለድ በእስላም ላይ ነው የሚወለደው ሆኖም ግን ፈአበዋሁ ወላጆቹ ይሁዊዳኒሂ ይሁዳ ያደርጉታል አው ዩነስራኒሂ ወይም ነሳራዊ ክርስቲያን ያደርጉታል አው ዩመጂሳኒሂ ወይም እሳት አምላኪ ያደርጉታል አለቅ ይቀይሩታል ማለት ነው ውሃው አይደለም የሚቀይረው ካደገ በኋላ እነሱ የሚኖሩበትን ዲን እንዲከተል ያደርጉታል ወደደም ጠላም ምክንያቱም ያደገበት ቤት እዛ ውስጥ የሚሰሩ ነገሮች በሙሉ ህሊና ውስጥ ተቀርጸው ነው የሚያድገው ስለዚህ እናትና አባት ወላጆች የሚኖሩበት የህይወት ዘይቤ እምነት በልጅ ላይ ተጽዕኖ አለው ያ ተጽዕኖ አሉታዊም ሊሆን ይችላል አውንታዊም ሊሆን ይችላል እንጂ ክርስቲያን ሆኖ የሚወለድ ልጅ የለም ሙስሊም እንጂ فالوالدان لهما اثر كبير في ديني وخلق الابناء في ديني وخلق الابناء እናትና አባት በልጆች ላይ ባህራዊም ሆነ ሃይማኖታዊ ተጽዕኖ አለው የወላጆች ጥሩነት ለልጆች ጥሩነት አብዛኛውን ሚና ይጫወታል የወደፊቱን ጥሩ የሆነ ትውልድ ለመመስረት የወላጆች ጥሩነት ታላቅ ሚና ይጫወታል فإن حقوق الأبناء ترجع إلى ما قبل الولادة حيث اختيار الأم الصالحة والأب الصالح الله أكبر لبنا لنجدي سلزي يولاجوش هيوت يولاجوش ماننت يولاجوش بحري دين إلجوش لا ينسبارك على الكتب على لجوش ወላጆቻቸው ላይ ሁለት አይነት ሐቅ አላቸው ከመወለዳቸው በፊት ሊከበርላቸው የሚገባ ሐቅ አለ ከተወለዱ በኋላ ሊከበርላቸው የሚገባ ሐቅ አለ ተመልከቱ ስንቶቻችንን ላልተወለዱት ልጆቻችን እኛ ላይ ሐቅ እንዳላቸው ያንን ሐቅ ሳንወጣ ተቀረን አላህ ፊት ቀርበን እንደምንጠየቅበት ልብ ብለን ቆም ብለን ያሰብነው ስንቶቻችን ይሆን ትዳር የመሰረት ነው ይሄ ላገቡ ጥያቄ ያላገባችሁት ልጆቻችን ገና ያልተወለዱት ልጆች በእኛ ላይ ከአሁኑ ጀምሮ ሐቆች መብቶች እንዳሏቸው አውቀንስ የነሱን መብት ልናከብርላቸው በምንችለው መንገድ ትዳርን ለመመስረት ያሰብንና ዱዓ ያደረግነውስ ስንቶቻችን የመሆኑ ገና ለሚወለዱት ልጆች ከመወለዳቸው በፊት በወላጆች ላይ ያሏቸው ሐቆች ምንድን ናቸው? እስቲ ነይ አንደኛ ገና ላልተጸንሰው ላልተረገዘው ላልተወለደው ልጅ እናት ላይና አባት ላይ ሐቅ አለው? አዎ፣ እንዲያውም አንድ ሐቅ ብቻ አይደለም። እስቲ ነው አንደኛ ያዙ አንድ ይያላችሁ اختيار الزوجة الصالحة والزوج الصالح الله أكبر يا مجمر يو قنا ودفت لمي ولدو تنجوج حقوج قالواتشو حقوج است يا مجمر يو أنت يمتمرت عتميست تككلنا ديني اللات بحريوات روي هنا قاعد أود يالكونج ያዙ ልቀቁኝ የማትል ጥሩ አስተዳደግ ያደገች ሚስት መምረጥ አንቺም እንደዚያው። ይሄ አላህን የምትፈራ አላህን የምታውቅ አላህን የሚፈራ አላህን የሚያውቅ ባልና ሚስት መምረጡ ገና ወደፊት ለሚወለዱት ልጅ የመጀመሪያው ሐቅ ነው። ودفت لمن ولدوا لك والسعي للزواج من ذات الدين حديثي ما قال ملك نجال قال ذر بوطعي اللو قمنا مسسوعي هون وفرت كتنت እጥነትን ከመረጥክ ከፍ ያለ ሐልጋ ግዛ እንጂ ለቅጥነቷ ትጨነቅ። ወንዱ ላይ የሚቀመጡትም ክራይቴሪያዎች እንደዛው። እነዚህ በሙሉ መሰረት የላቸው። መልክ መጥፎ ነው ማለት አይደለም። ችግራችን ቅድሚያ የሚሰጠው ክራይቴሪያ ምን እንደሆነ ዘንግተን ወደ ኋላ መቀመጥ ያለበትን እናስቀድምና ቀጥሎ የሚመጣውን እንድንረሳ ያደርገናል። ልብ በሉ ውብ የሆነችን ሴት የመረጠ ከውበቷ በስተጀርባ ያለውን መዘዝ ይረሳዋል። እኔ የምፈልገው ቆንጆ ሴት ነው ብሎ ራሱን የሚያስጨንቅ ያችን ሴት ሲያገኝ ቅድሚያ መጠየቅ ያለበትን አነሳ። ለምን ጉድለት ካላት መተው ስለማይፈልግ። ስለዚህ የመጀመሪያው ጥያቄ ወይም ሲመለከት ስትራመድ ሰበርሰካ የምትለዋን ስትናገር ተናግራ የምታሳምን ሲመለከታት የምታንበረክከውን ዞር ስትል ሩኩ የሚያደርግላትን አሉ እንደዚህ አይነት ወንዶች። ጋብዘን ካለችው እኪሱ ብር እንኳን ከሌለ ተበድሮ የሚጋብዝ የሚያበድር እንኳን ቢያጣ ለሷ ብሎ የሚሰርቅ የሚሰርቅበት እንኳን ቢያጣ ካልጋው ላይ ከማታ ጀምሮ እስከ ጧት ድረስ እያሰበ የሚያድርላትን እምታዋልለውን የሆነች ሴት ይፈልጋል። ያንተው ኮነን ካለችውማ አጅክ ነው። ሱብሃንአላህ አለቀ። ምን ቀረ? ዲናላት የላት ሂጃብ ታደርጋለች አታደርግም? ሶላት ትሰግዳለች አትሰግድም? ሰከንደሪ ነው ይለሱ። አረ በሁለተኛም ደረጃ ይመጣ አለቀ። በመልኳ ጀሃነም ልትገባ ትችላለህ። አንቺም እንደዛው። ምን አንተ ብቻ ያንቺ ተረሳ መሰለሽ እንዴ? ልብ በሉ እሱ እንደዚህ አይነት ችግር እንዳለበት ሁሉ እሷም ችግር አለበት አለባት። ምን አይነት ችግር? ሀብት ያለው ቪላ ቤት አለሽ ወይ? የት ነው የምታኖረኝ ትላለች። የት ነው የሚያኖርሽ? ሰማይ ላይ ጨረቃ ላይም ቤት ይስራልሽ ከፈለገ። ቪላ ቤት ወደ ጀነት የሚወስድሽ መሰለሽ እንዴ? መኪና አለው ወይ? ድሮ ምን ነበረ? ድሮ 3V ፕላስ ዲ ነበር። አሁን ደግሞ 4V ሆኗል አሉ። ዴፊኒሽኑን እናንተ ድረሱበት። ድሮ ዲሽ ያለበት ቤት ብርቅ አልነበረም? ዲሽ አለ ወይ? ዲሽ ለመግዛት ወራቶችን ይጨነቅ ነበር። እንዳሁኑ ርካሽ አልነበረም። ዲቪ ነው ምንድን ነው የሚባለው? ዲቪዲ ምን ለማየት ነው? ቁርአንና ሐዲስ ለመመልከት? ኧረ አይደለም፣ የሚታያለ እንጂ የሚዘሉትን ለማየት። ጥሩ። ከዛስ ቪላ ቤት አለ ወይ? ቪላ ቤቱን ትበያዋለሽ እንዴ? አንቺ የምታድሪው አንድ ክፍል ውስጥ? አዎ፣ እኔ ሴቶች አላልኩ። እዚህ ያሉትን እኮ ሴቶች አይደለም ያልኩት። አሁን ወንዶችንም እዚህ ያሉትን አይደለም። አጂብ! እዚህ ያሉትማ ሱብሃንአላህ። ኧረ እዚህ ያሉት አይመለከታቸውም። እኔ በአጠቃላይ ስለ ሴቶች እና ስለ ወንዶች ነው እየተናገርኩ ያለሁት። እዚህ ያላችሁትማ ሱብሃንአላህ። ኧረ እኔ አንድ ደሳሳ ጎጆ ካለችው ብቻ ዲን ያለው ይምጣልኝ እንጂ እልል ብዬ ነው የምቀበለው ነው የምትለው። እሱም ኢማን ያላት ሚስት ላገኝ እንጂ የሚለው መልኳ ድስት ይምሰል፣ ጀበና ይምሰል፣ ዝንጀሮ ይምሰል፣ ይቅርታ ሴቶች፣ ግመል ይምሰል፣ ቁመቷ የፈለገውን ይሁን የፈለገውን ይሁን፣ ይሄንን ነው የሚፈልጉት። ለምን? ምክንያቱ ይመጣ። ተመልከቱ፣ ወላሂ ለዓዚም እነዚህን ነገሮች ቆም ብለን ስናስብ ሴቶች የሚያስቀምጧቸው ክራይቴሪያዎች ወንዶችን እንዳያገቡ ያደርጋቸዋል። ወንዶች የሚፈልጓቸው ሴቶች አንዳንድ ጊዜ አልተወለደችም ያንተ ይባላል። አልተወለደችም የሚያስቀምጧቸው ክራይቴሪያዎች፣ እኔ የምፈልጋት እንደዚህ አይነት መልኳ ቆንጆ፣ ቁመናዋ ስንት? 70 ወይ 60 ነው? 160 ነው? 170? 200? ከዛስ? አጅብ ነው። ይቀጥላላ። ምን ሀግብታ ማታውቅ ካሁን በፊት? ከዛስ? ዘሯ እንደዚህ? እሺ፣ የመጀመሪያ ዲግሪ ወይም ሁለተኛውን ዲግሪ ማስትሬት የያዘች? ከዛስ? ስትናገር ደስ የምትል? ከዛስ? ብር ያላት? ብር ያላት ሀብታም ሚስት? አንተ ምን ልትሰራ ነው? ቆይ ወጥ ልትሰራ ነው? ምን ልትሰራ ነው የምታገባት? ቆይ አንተ ይሄን ሁሉ መስፈርት ሲያስቀምጥ በአይኑ፣ በጆሮ፣ በእጁ፣ በምላሱ፣ በቀልቡ፣ በእግሩ ዝሙ ሲሰራ ይኖራል። ወደ እሷ ደግሞ እንመለሳ። መኪና አለ ወይ? በእግሬ መሄድ አልችልም። ቪላ ቤት አለ ወይ? አልጋው ምን አይነት ነው? የሚገዛው ስፖንጅ ስፕሪን ነው የምትሉት? ወገብ የማያሳምን እሱ ለመግዛት ቢያንስ ቢያንስ በአሁኑ ሰዓት 2000-3000 ያስፈልጋል። ከዛስ ፍሪጁ? አጀብ ነው። ፍሪጅ አለ ወይ ቤት ውስጥ? በሳምንት የምንዝናናበትን ቦታ ንገረኝ። ጉድ ነው እኮ። አረ ምን ተዘርዝሮ ያልቃል? ጉድ ነው ያለው። ይሄንን ስትል ይሄ እነዚህን ክራይቴሪያዎች የሚያሟላ ወንድ አይመጣላትም። እሷም በአይኖቿ፣ በምላሷ፣ በጆሮዎቿ፣ በእጆቿ፣ በእግሮቿ፣ በቀልቧ ዝሙ ስትሰራ ትኖራለች። አላህ ይጠብቀንም። ስለዚህ በመጀመሪያ ደረጃ ወንድሜ፣ እህቴ ሊቀደም የሚገባውን ክራይቴሪያ ልብ እንበል። ዲን ያለው ዲን ያላት። ከዛ ቀጥሎ ሌሎች ነገሮች ተጨምረው ከመጡ አህለን ወሳህለን፣ ደስ ይላል። ስለዚህ አንተ የምትመርጣት ሴት፣ አንቺ የምትመርጪው ወንድ ዲን ያለው። ችግሩ በአሁን ሰዓት ወላሂ ሀቁን እያፈረጥ ነው። እንዴት ዲን አለው ብላ ታገባዋለች፣ በኋላ ላይ ግን ዲን የሌለው ሆኖ ታገኘዋለች። ዲን አላት ብሎ ያገባታል፣ በኋላ ላይ ግን ዲን የሌላት ሆኖ ያገኛታል። ችግሩ የት ጋ ነው? ግልጽ ነው ለሁላችን። እኛ ዘንድ ዲን የሚባለው ነገር በውጫዊ ገጽታ ብቻ ይገለጽና ውስጡ ኔጌቲቭ ይሆናል። ስለዚህ ዲን የሚባለው ነገር ምን እንደሆነ ልብ ልንል ይገባል። ዲን ያላትን ሚስት ከመረጥክ፣ ዲን ያለውን ባል ከመረጥሽ፣ የመጀመሪያውን የልጆቻችሁን ሀቅ ተወጥታችኋል። ይህንን ሁለታችሁም ተወጥታችኋል። لتكون أما مربية تقية طاهرة عفيفة تعين أبناءها على التربية الصالحة بتلي ود وندمي يمتمرقات ميست بقولتنيا لك أمت يميتشلون عندنيا أدرقي حتى سكبت دينوان اللب بله تملكت سلبهريوات أيك የማን ልጅ እንደሆነች ጓደኞቿ እነማን እንደሆኑ አስተዳደጓ ይሄንን ጠይቀህ ድረስበት። ለምን የሚወለዱት ልጆችህ እስላማዊ ልጆች ሙስሊም ልጆች በስም ሳይሆን በተግባር ባህሪያቸው እስላማዊ አበላላቸው እስላማዊ አኗኗራቸው እስላማዊ የሆኑ ልጆችን እንዲያድጉልህ ከፈለክ እንደዚች አይነቷን ሚስት ፈልግ። يقول المصطفى صلى الله عليه وسلم في الحديث الذي رواه البخاري ومسلم تنكح المرأة لأربع السوت زند بتلمدو سيت لتدار ستفلق عرات نقرو تشين اقمتو سكي اسقبار وار لمالها هابطوان ولحسبها لزروع ولجمالها لوبتوا ولدينها لأمنتوا يعني يقنالوا فاغفر بذات الدين دين يالاتن تشك أدادم على بلد زياغن تريبت يداك أجوتشه عفر يلبسوال يب بل عرقت نقروش لقنزبو لزروا ለውበቷ ለዲኗ መጨረሻ ላይ ግን ፈጥር ቢዛት ዲ ዲን ያላትን ተሽቀዳደም አጥብቀህ ያዝ ማለት ነው። ቶሎ ብለ አለበለዚያ አንቢ ካልክ ግን ታሪበት የዳክ እጅህ አፈር ትል እጅህ በአፈር ይለወስ ወይም አፈር ይንካት ማለት ነው። በሌላ አገላለጽ ይላሉ አይሳካልህ ማለት ነው አሉ ዑለማዎች። እርግጥ አንተ አመራረጥህ ትክክል አይደለም ለማለት ነው እንጂ እንዲህ አይነት አገላለጾች እርግማን ተሽቶባቸው አይደለም። ምክንያቱም ረሱል አለይሂ ሰላቱ ወሰለም ተራግመው አያውቁም እና። ስለዚህ እባካችሁን ይሄንን ሐዲስ ልብ ብለን እንከታተለው። ገንዘቧን ብሎ ያገባ በገንዘቧ ትኮራበታለች። ውዱ ወንድሜ አንተ የገንዘብ ድህነት ቢኖርብህ የኢማን ሀብታም መሆንህን ግን እንዳትረሳ፣ የዲን ሀብታም መሆንህን ግን እንዳትረሳ። ለገንዘቧ ብለህ የምታገባት ነገ ልምከርሽ ብትላት ብትፈልግ ኖር ብትፈልግ ሂድ ትልሃለች። ባሪያ አድርጋ ታኖርሃለች። ለትመክራት እየፈለክ ረግጣት ይዛለች። አንተ ባሏ ሳትሆን ሰራተኛዋ ትሆናለህ። ባል ሀብትን አይቶ የሚመጣ ባል የከሰረ ባል ነው። ገንዘብ ኤክስ ይደረግበታል። ሁለተኛው ዘር ዘሮ የትም አያደርስ። የትም ዘሯን አቅበት ብለዋለህ። ከሰክረትን ሞት ይከላከልልሃል፣ ከቀብር ቅጣት ያድንሃል፣ ጀነት እንድትገባ ቁልፍ ነው። ዘር ዘሯን ነው የምታገባው እሷን። እሷን እኮ ነው የምታገባው። ስራውን ነው የምታገባው አይደለም። ያንተ ብሔር ያንተ ዘር ከእሷ በእሷ እይታ ዝቅተኛ ከሆነ አሁንም ትንቀባረርብሃለች። የእኛ ዘር እኮ ከእናንተ ዘር ይበልጣል። እኔ እኮ አንተን ሳገባ አፈቅርሻለሁ ስላልከኝ እኮ ነው እንጂ ቤተሰቦቼ እኮ እየከለከሉኝ ነበር ትላለች። እችን በአራት ሳይሆን በሶስት ሳይሆን መፈታት ያለባት በአምስት ነው መፈታት ያለባት። አምስት ፍቺ አለ እንደ አቡኻሪ እንዳትሉኝ። ሰባት አሃሃ በረካ በራስሽ ላይ እንዳትወስኝ ካሁኑ። ድንገት እዚህ ውስጥ ይኖራል እኮ ወደፊት የሚያገባሽ። በሰባት አለችኝ እኮ አያችሁ። ልብ በሉ እማኞች ሁኑ፣ በሰባት ነው የምፈታው ብላለች። ሷ ልብ በሉ እንዲህ አይነት ሴት አታስፈልግ። በዘሯ በገንዘቧ የምትኮራብህ ሚስት ለሚስትነት አይደለም ለቤት ሰራተኝነት አትፈልግም። እስላም አያስተምርምና። ጥሩ ውበት ላይ እንምጣ። ውበቷን አጥብህ ትጠጣዋለህ እንዴ? ትጠጣዋለህ? አጥበው የሚጠጣዋል አየንም። ነገ ዛሬ የኮራህበት ውበት ቆዳዋ ይኮረማመታል፣ ይጨማመዳል ነው የሚባለው፣ ይጨረማመዳል፣ ይተጣጠፋል። ውብ የነበረችው ነገ የአስቀያሚዎች ሁሉ አስቀያሚ ትሆናለች። እንደገና ደግሞ ሌላም ነገር አለ። ኧረ ይሄስ ተጠቅሜባት ነው አብሬያት ኑሬ ነው ልትለኝ ትችላለህ። አሁንም ውበቷ የኩራት ምንጭ ይሆናል። አንተ በውበት ከእሷ በታች ከሆንክ ትንቅሃለች። ሁሌ የምትመለከተው እሷን የሚወዳደራት ወይም የሚጣጫ ታያትም። ተመልከቱ፣ ገንዘቧ ቢጥልህ ከሆነ፣ ዘሯ የሚያዋርድህ ከሆነ፣ ውበቷ የሚያሳቅቅህ ከሆነ፣ አንተን የሚያሰድብህ ከሆነ የሚያስከብርህ ነገር ግን አለ። ምን? ዲን። ዲኗ ትወድ ታፈቅርሃለች፣ ታከብርህ። ፈርታህ ሳይሆን ጥቅም ፈልጋ ሳይሆን ዲኗ ስላዘዛት። አየህ፣ ዲኗን ስላወቀችው አንተን በማፍቀሯ አንተን በማክበሯ ለአንተ በመቆነጃጀቷ ለአንተ ታዛዥ በመሆኗ ከአላህ ዘንድ የምታገኘው አጅር እንዳለ ስለምታውቅ ምንጊዜም ያንተ የደስታ ምንጭ ትሆናለች እንጂ ባንተ ላይ አትቆረብህም፣ ባንተ ላይ አትንቦጣረርብህም፣ ባንተ ላይ አትዘልብህም፣ ባንተ ላይ አትፎክርብህም። ይህንን ገልብጡት ለወንዶቹ እህቶቼ። ሀብት ፈልገሽ ከገባሽ፣ መልክ ፈልገሽ ከገባሽ፣ ስልጣን ፈልገሽ ከገባሽ፣ ያንቺ የውርደትሽ ምንጭ እንጂ የክብርሽ ምንጭ አይደለም። ዛሬ አገባሽ ክብርሽን ወስዶ ነገ ይፈታሻል፣ ነገም ሌላ ያገባል። ቀማሽ ወንዶች ናቸው የትዳርን ህይወት አጣጥመው ለመኖር ሳይሆን እየቀመሱ ለመውጣት የሚቃጣቸውን ሰዎች አትምረጭ። እነዚህ ሰዎች ማለት ከዲን ጋር ያላቸው ሪሌሽን ዜሮ ሲሆን፣ እንዲህ አይነት ወንዶችን መርጠሽ ካገባሽ አንዲት ሴት አግብታ ከተፈታች በኋላ ችግሩ እሷ እንኳን ባይሆን እሷ ጋር እንኳን ባይሆን ከውጭ ያሉት ሰዎች ችግሩ እሷ ጋር ነው ብለው ነው የሚፈርዱባት። የተፈታችሁ ለሰላም መሰላችሁ እንዴ? ድንገትም በምላሷ እኮ ሊሆን ይችላል። ድንገትም እኮ ሙያ የላትም ሊሆን ይችላል። ድንገትም እኮ ከእሷ የሚጠብቀውን ነገር አላገኘም ሊሆን ይችላል ብለው ሳያዩ መስካሪዎች ሳያዩ ፈራጆች ፍረዱ ሳይባሉ ዳኛ የሆኑ ሰዎች ናቸው ያሉት። ግን የችግሩ መንስኤ አንቺ ነበርሻ። አመራረጥሽ ላይ ነው ያከብርሽ የሚችልን ሊወድሽ የሚችልን ትክክለኛ ፍቅር ሊሰጥሽ የሚችልን ወንድ መምረጥ አለመቻልሽ መንስኤዋ አንቺ ነሽ። ያገቡሽ እንኳን እየፈነጉ ተገብተሽ የተፈታሽ መሆንሽን ካወቁ ችግሩ እሱ ጋር ቢሆን እንኳን ደፍረው አይመጡ። ስለዚህ ሐሰን ወልበስሪ አንድ ሰው መጣና የደረሰች ልጅ አለችኝ ለማን ልጀባው አሉና ጠየቁ። አባት ናቸው የመጡት ወደ ሐሰን ወልበስሪ ታቢዒ ናቸው ዓሊም ናቸው። አላህን ለሚፈራ ዳራት ለምን ካልከኝ ካኖራት በውዴታ በፍቅር ሐቋን ጠብቆ ያኖራታል። ሳይስማሙ ቀርተው ከተለያዩ ደግሞ በክብር በፍቅር በውዴታ ይፈታታል እንጂ አያንገላታትም፣ አያዋርዳትም፣ አይዘልፋትም፣ የሌለባትን ነገር አይለጥፍባትም አሉት። አላህን የሚፈራ ወንድ ለማገኘት ብቻ ነው መጨነቅ ያለባቸው። በመጠናናት ግን አይገኝም። ወንዱ ውዱ ወንድሜ በመጠናናት አይገኝም። ውዲቷ እህቴ የመጀመሪያው ዱዓ ነው ዱዓ። ወላሂ አመታት ተጠናንተው አንድ ቀን አብረው አድረው የተለያዩ ታሪክ ዘግቦቸው ቁጭ ብሏል። የመጀመሪያው ዱዓ ነው። እጃችሁን ወደ ላይ አንስታችሁ ሁለታችሁም ዱዓ አድርጉ። አሚን ጀባ ብለናል። እኛም እንግዲህ ሀጃሽን አላህ ያውጣው። ኡሙ ፈትሒያ ትችይበታለሽ መሰለኝ። እንግዲህ አላገባሽም ከሆነ እንግዲህ የሚያከብርሽ የሆነን ባል አላህ ይስጥሽ። ካገባሽም ደግሞ አንቺን ጥሩ ሚስት ያድርግሽ፣ እሱንም ጥሩ ያድርግልሽ። ለማንኛውም ልብ በሉ አፈላለጋችን ኢስላም ባስተማረው መንገድ መሆን አለበት። ሌላው ወረገበ ኢስላሙ ፊል መርአቲ ልወሉድ ልወዱድ ፈቃለ ዓለይሂ ሰላቱ ወሰላሙ ፊል ሐዲስ ለዚ ረዋሁ አቡ ዳውድ ወነሳኢ ተዘወጁ ልወዱድ ልወሉድ ፈኢኒ ሙካሲሩን ቢኩም ልኡመም። ለወንዱ ነው ይሄ ምክር። ስታገባ ከምታስቀምጣቸው ቅድመ ክራይቴሪያዎች የምትወዳት ትሁን። በዲኗም ሊሆን ይችላል፣ በባህሪዋም ሊሆን ይችላል። መልኳንም የምትፈልጋት ካገኘ በሶስተኛ ደረጃ አስቀምጠው። ዲንና ባህሪ ግን አንገብጋቢ ነው። ተዘወጁ ልወዱደ ልወሉደ የሚወልዱትንም አሉ በገደብ የምታስቀምጥ ሴት ደጋግሜ ተናግሬ ያለሁኝ አታስፈልግም፣ አታስፈልግም። እኔ ይሄን ያህል ነው የምወልደው ብሎ ቅድመ ሁኔታ የሚያስቀምጥ ወንድ ገደል ይግባ። እኔ ይሄን ያህል ነው የምወልደው ብላ የምታስቀምጥ ሴት አትፈለግም። ለምን? የኢስላምን አስተምህሮ ተጻራሪ ናቸው። فإني مكاسر بكم الأمم قالوا صلى الله عليه وسلم بزو ولدو تبركتو اني بنمت بذات حزبوتين افوكاكر باچوالو ساتو مسدسد دسايلر لنيا سيلو تسدبوال لنيا سيلو تسقايتوال لنيا سيلو تربوال لنيا سيلو تددبوال لنيا سيلو ግንባራቸው ላይ የለበሱት የጭንቅላት የጦር መከላከያ በሰይፍ ተመቶ ወደ ውስጥ ሰርጾ ገብቷል። ያንን ነቅያ ወጣለው ሲል ሰሃቢው ጥርሱ ተነቅሏል። ለኛ ሲሉ አእምሯቸውን ስተው ወዴት እንደሚሄዱ የማያውቁበት አጋጣሚ ተከስቷል። ለኛ ሲሉ የሚወዷትን አገር ለቀው ተሰደዋል። ለኛ ሲሉ ያልደረሰባቸው ስቃይ የለም። ለኛ ሲሉ ለሊት ቆመው ሲሰግዱ ኡመቴ ሲሉ እግራቸው ይሰነጣጠቅ ነበር፣ እግራቸው ያብጥ ነበር። ለኛ ሲሉ ያ ረብ ያላደረጉት ነገር የለም። እሳቸውን እንኳን በዚች ነገር እኛ በመበራከት ብናስደስታቸው ታዲያ አይበዛባቸውም ያንሳቸዋል እንጂ። ስለዚህ ውዲቷ እህቴ፣ ውዱ ወንድሜ፣ ወደፊት ለምትወልዷቸው ልጆች የመጀመሪያው ሀቅ ስትመራረጡ የምታስቀምጡት የመጀመሪያው ክራይቴሪያ ዲን መሆን አለበት። አንድ ገጣሚ እንዲህ ይላል፣ وصدق الشاعر حافظ ابراهيم اذ يقول الام مدرسه اذا اعددتها اعددت شعبا طيب الاعراق. اناتكو مالك تمهرت بيتنات يمجمريو تمهرت بيت اناتنات يمجمريو يتمهرت بيتو كله تمهرت بيت دكتوريت متسق اناتنات انات كتبلاشج ليجي ببلاش. وعليكم السلام ورحمه الله وبركاته. الناس كتبلاشج يونيفرسيتي جبتو دكتوريت معرق بيز كذا بوحالا بروفيسور النت درجه لاي بيدرس يكسر ليجي. الناس تمهرت بيت ناتي قال هي قطعن اذا اعددتها اسوان كزجاجحت اعددتها ازجاجتهل شعبا طيبا الاعراق مرت يهون التولد عقرمي مسرته كيانداندچن بيت بميوطو لجوچ አይደለም الناس الناس يمجمريوا يونيفرسيتي ناس ايتشن الناس انت نه ممرط يالك ولتنياو حق ولتنياو حق የመጀመሪያውን ሀቅ እንዳትረሱ አመራረጥ ላይ ጨርሰና ሁለተኛው ሀቅ አሁንም ከመወለዱ በፊት ነው የልጅ ሀቅ تحصيله من الشيطان ያ ገና የሚወለደው ልጅ ከሸይጣን መጠበቅ الله اكبر እንዴት አርገን ነው ከሸይጣን የምንጠብቀው መጠበቅ ያለበት ባል ነው ግን ከዘነጋው ሚስት ማስታወስ መቻል አለባት። መቼ ነው? እስቲ እንመልከተው። ገና ወደፊት ለሚወለደው ልጅ ሁለተኛው ሐቁ በሸይጣን አደጋ እንዳይደርስበት ሸይጣን ከተወለደ በኋላ እንዳይተናኮለው አሁኑኑ የምናደርገው ህክምና አለ። ቅድመ ህክምና اذا ما وفق كل من الزوجين في اختيار صاحبه ياتي حق الولد عليهما في تحصيله من الشيطان وذلك عند وضع النطفه في الرحم الله اكبر يمجمريو كالفنا امرارط لا 100% 100 مارك كتسطن دين يالاتن مرتكم دين يالو مرتج ولتنياو لا يمتعنا የመጀመሪያው ባን እሚስቱ የትዳር ጓደኛው ማህፀን ላይ ጠብ የሚያደርጋትን ስፐርም ወይም የዘር ውሃ ጠብ ከማድረጉ በፊት ማለት ያለበታል። ያቺን ነገር ካለ የሚወለደው ልጅ ከሸይጣን ይጠበቃል፣ የልጁንም ሀቅ ተወጥቷል ማለት ነው። ይህም رسول عليه الصلاة والسلام باستمارون مسرت النملكة توسي حديثه لو أن أحدكم عند تشوه إذا أتى أهله قال بسم الله اللهم جنبنا الشيطان وجنب الشيطان ما رزقتنا فقضي بينهما ولد لم يضر الله أكبر بان عند تشوه مستون لقنا نسيف هلق بسم الله اللهم جنبنا الشيطان شيطانن عارقلن كنيا وجنب الشيطان ما رزقتنا يسطهننم سيساي شيطان انداينكاو عارقلن بلو جننت كفصمو فقضي بينهما ولد بذات جنينة لجك توسن اللاتشو لم يضره شيطان أي قداوم الله أكبر سنتوچو مشروچنا تشو إهنن يمياوكوتس يمجمريو على ليتلاي سنتوچو ناتشو يمياستاوس استي لببب ياقباتشو إيه دعاة دركو يهون استي راساتشو طيقو دنگتم ما ناوكوهم نبر دنگتم ماوكو ناوكوهونا يمجمريو ለሊትላይ ጥድፊያና ቺኮላ ስላለ መዘናጋት ስለሚኖር አሉ። ሁለቱም ዲነኞች ከሆኑ እሱ ከረሳ እሷ ታስተውሰዋ። ዱዓ አድርገ ሁለቱም ረካዓተይን ሰግደው ግንባሯን ይዞ የሚያደርገው ዱዓ አለ። اللهم انت اخذ بناصيتها اللهم اني اسالك خيرها وخير ما جبلت عليه واعوذ بك من شرها وشر ما جبلت عليه ايتاي انت نه يسوان يهولم حلافي يهونون بوتا ياسكو ناس يا مالت قاف لا يالچو گنباراچن گا يالچو نات يراساچن كفل ناس يا تبارالچ زي بوتا لا بمرمر اند تدرسبت سبحان الله يا نغروچ كله አዛጅ ሞተር ያለው እዚህ ጋር ነው አሉ። ناس ያምትባለው ቦታ ነካ። ስለዚህ እቺን ቦታ በእጁ ያዝ ያደርግና ዱዓ ያደርጋል። اللهم انت اخذ بناصيتي انت ነህ እቺን ቦታ ያስካት ሐላፊው አንተ ነህ። እኔ የሷን ኸይርና እሷ ውስጥ የፈጠርከውን ኸይር እንድትሰጠኝ ማጸናሃለሁ። የሷን ተንኮልና ሸርና እውስጧ የተፈጠረች ተንኮል ካለ ባንተ ተጠበቃለሁኝ ይላል። ከዛ ረካዓተይን ሰግደው ቅድመ ተከተሉ ምንም ችግር የለውም ቢቀደምም ወደ ኋላ ቢቀርም የመጨረሻው ዱዓ ግን የቅድሙ ነው። ቢስሚላሂ اللهم جنبنا الشيطان وجنب الشيطان ما رزقتنا የሚለው የሁለቱም የስሜታቸውን የሚያረኩበትን የሰውነት ክፍል ለማለት ነው። ምክንያቱም አሉ ረሱል አለይሂ ሰላቱ ወሰለም ሸይጣን የሰው ልጅ የሚያደርገው ነገር በሙሉ ይጋራዋል አሉ። ሌላው ቀርቶ ግብረ ስጋ ግንኙነት ላይ ራሱ ይጋራዋል አሉ። ሱብሃንአላህ እኛና ይሁን ቢስሚላሂ በማለት ነው እሱ ማባረር የሚቻለው። አንድ ጊዜ ምግብ እየበሉ ይያሉ ረሱል አለይሂ ሰላቱ ወሰለም አንዱ ሰው መጣና ቢስሚላሂ ሳይል እጁን ሲዘረጋ እጁን ያዙት። ባሊዘው ሙሮኮ አሁን አብሮ እጁን የዘረጋ እሱ እጁን ሲዘረጋ አብሮት የዘረጋ ሸይጣን ነበርው። ዘኛውን ጊዜ ምግብ ስንበላ በረካ ማይኖረው እማንጠግብበት ምክንያት አናየውም እንጂ አብሮን የሚበላ ሸይጣን አለ። ሌላው ቀርቶ ባልና ሚስት በሚያደርጉት የግብረ ስጋ ግንኙነት ላይ አብሮ ያደርጋል ነው ያሉት ረሱል አለይሂ ሰላቱ ወሰለም። ስለዚህ እቺን ዱዓ እንሸምድዳት እንሐፍዘው ቢስሚላሂ اللهم جنبنا الشيطان وجنب الشيطان ما رزقتنا እቺን ዱዓ አረብኛ ለምትችሉት ያወጣል እንዴ እንትናችን አረብኛ لا اعوذ بالله يلم اعوذ بالله يلم بسم الله اللهم جنبنا الشيطان وجنب الشيطان ما رزقتنا ازيد بس بتشال بسم الله بالله اسم اللهم جنبنا الشيطان شيطانن عارقلن وجنب الشيطان شيطانن عارق ما رزقتنا مالك የሰጠህንን ጸጋና ኒዕማ ማለት ነው። ስለዚህ ይሄንን ዱዓ ብሎ ግንኙነት መፈጸም ልጁ በዚህ መካከል በዚች ግንኙነት ልጁ ቢጸነስ አሉ ረሱል አለይሂ ሰላቱ ወሰለም ይሄ ልጅ ከተወለደ በኋላ ሸይጣን አይተናኮለውም። ስለዚህ ይሄንን ዱዓ በተለይ ያላገባችሁ ያላገባችሁ ሸምድዱ ሴቶችም ወንዶችም ከሸመደዳችሁ በኋላ ባላችሁ የማያውቀው ከሆነ ከዛች ለሊት በፊት በጽሁፍ ስጡት በአማርኛ ራስ መጻፍ ይችላል አሁን መጀንብነ ሸይጣን ወጀንብ ሸይጣን ማረዘክተና አጭር ነው ማታ ላይ ሲደርስ ደግሞ ከረሳ በረካ ባልሽ ከረሳ አስተውሹ ከረሳ ዱአውን አድርግ ብለሽ አስተውሹ اللهم جنبنا الشيطان اللهم جنبنا الشيطان شيطانن عارقلن وجنب الشيطان شيطانن عارق ما رزقتنا يسطهنن سيساي بسم الله يقدموال اهن قال بزاج غنيونت يمصنسو ليج حقون توتتنلتا على معناتو تورو ሌላው ዱዓ አለ ዱዓ እንዳትረሱ ልጅ መውለዱ ብቻ ሳይሆን አስቀድመን አላህ صالح የሆኑ ልጆችን እንዲሰጠን አላህ መማጸናለን ربنا هب لنا من ازواجنا وذرياتنا قرة اعين ايهو يا الله دغاغ باريያዎች ዱዓ ይላል ምን ይላሉ ربنا هب لنا ጌታችን ስጠን ለግሰን من ازواجنا ከሚስቶቻችን وذرياتنا ከልጆቻችንም قرة اعين የአይኖቻችን ማረፊያ የሆኑ ጥሩ ጥሩ ሚስቶችንና ልጆችን ስጠን ብለው ዱዓ ያደርጋሉ የኔ ባሮች ይላል አላህ Subhanahu Wa Ta'ala ስለዚህ ይሄንንም ዱዓ መርሳት የለብን ያንን ዱዓ ከማድረጋችንም ጋር ለታችንም ዱዓ ማድረግ አለብን ልጅ ስጠን ብቻ አይደለም እንግዲህም የሚወለዱት ልጆች የኛ መረገሚያ የኛ ቀብር ውስጥ መቀጫ የኛ جہነም መግቢያ ሊሆኑ ይችላሉ አይታወቅም ስለዚህ ልጅ ብቻ መውለዱ ሳይሆን ሷሊህ ልጆችን አላህ እንዲሰጠን የኛ ሷሊህ መሆን ብቻም ልጆቻችን ሷሊዎች ላይሆኑ ይችላሉ ልብ በሉ ስንት ናቸው የዓሊም ልጅ ተመልከቱ የዓሊም ልጆቹ ነው ጋጠወጥ ልጆች አሉ የዱዓቶች ልጆቹ ነው ጋጠወጥ ልጆች አሉ ስንት ስለዚህ ربنا ጌታችን ሀብ ለና ስጠን من ازواجنا كميستوቻችን وذرياتنا ከልጆቻችንም قرة اعين የአይኖች ማረፊያ የሆኑትን ማለት እንግዲህ የዛሬውን ትምህርታችንን እዚህ ላይ እናቆመውና ብዙ ኮሜንቶች ይኖራሉ በያስባለሁኝ እስቲ ኮሜንት ስጡበት እኔ አልተከስኩትን እናንተ ጨምሩ ሶስተኛው ሐቅ ላይ ነው የቆምነው እንዳትረሱ ሶስተኛውን ሐቅ አላህ ካለ ነገ አለን መሰለኝ ካልተሳሳትኩኝ ነገ በሰዓቱ ተገናኝተን ኢንሻአላህ እንቀጥላለን አላህ ሰምተው ከሚሰሩት ያድርገን ዳጤዎቹን صالح የሆኑ ባሮችና ሚስቶች ይስጥልን አንዳንድ ያላቸውን 2 2 3 3 4 4 ይጀባልን አንዳንድ የሌላቸውን ደግሞ አንዳንድ እያለ ይስጣቸው አላህ ተዋደን ተፈቃቅረን ተጋብተን صالح ልጆችን ወልደን ጀነት ውስጥ እንገናኝ የአላህ መልካም ባሪያዎች ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته